جيت يملك سراح بيت معايا برال انديت سيخي تراح بيت يملك سراح بيت معايا برال انديت سيخي تراح Grande me caracete nem me Que bonde antigo ካለሽ ነው አሸናፊ የሕይወቴ ተስፋ የኑራለኝ ታዬ መመኪያዬ አንቺ ነሽ ካሻ በቤቷይ I'm not going to be able to do this. Let's go. I don't know if it's been done. ይሆናል የፍቅር እንግዳ Sendero, mata. ento, ya que esto se la sumento, ya que esto se la sumento, y ya que vas a tu resto, camino se la sumento. Yo no sé si digo en tu mecha sinat, de menor es tu amada maldad, que mi carta mi carta se gasta en el tibat, de vacas y vacas la nefse es nulidad, de vacas y vacas la nefse es nulidad. لنفسش نوريلات لنفسش نوريلات لنفسش نوريلات لنفسش نوريلات لنفسش نوريلات لنفسش نوريلات Wendo chago belu, seto chin nil belu, and

ይተነስች ሰላም ወዳለበት የኔ ወዳጅ ቆንጆ ከምትገኝበት ወዳጅ ወዳጁ ዘመን ከዘመን ሳይገናኝ ቀረ እድያ ጠረው ቀን ይሻለኝ ነበረ የህስ ፍቅር ፈጽሞ ጭራሽን ፈቀረ Bye. ነሽ በትናት ነሽ እንዲፈጸም ይልብ አስታውሽኛለሚ ሩቃገን አንዲያለሽ ካለሽ በትናት ነሽ እንዲፈጸም ይልብ አስታውሽኛለሚ ማዶ ብሪክም እኔ ያንቺን ፍቅር አልክም አካልሽ ከኔ ላይ ብሪክም እኔ አንቺን ሳላይሽ አልክም በታገመልከት ያለው እኔ ያንቺና ፍቅርት እንዴት ሊቻለው ያለሽ በታገር አጥራሻ ያለው ከመለሽ አይ ተመለሽ ሰው ሲሳይ ስትዋኝ ሆነንቼ ማይቅርታንቴ መልክቼ ፍቅሬኒ ጀው መጣሆይ አይባሳቴ ደስቼ የውቦች ጃሙሴጋ አየ ባህር ናደጋ የማት ተገብናት ዋይ ዋይ መሽቶስ ሚነጋ አሳሆነሽን አሳቦኜ ከባህር መገናኘት ነው ልቤ ተመኘ Yeah.